لله رب العالمين، والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. إثبات المكر والكيد لله تعالى على ما يليق بجلاله. من ملكات الزاري إثبات المكر والكيد لله تعالى على ما يليق بجلاله. إثبات المكر مكر سيرا مالتنا، والكيد تنقول وين ياو سيرا مالتنا. إثبات المكر عدما، والكيد سيرا لله تعالى لجيتاشن اندالة عطفة من اللف على ما يليق بجلاله. كسو كلئلة حيال المفقار بالنهي الملكو مكر يادرقال كيد يادرقال الله. مكر مالت من مالتنا، مكر مالت عدما مالتنا، كيد مالت سيرا مالتنا. النزي بحرياتو شجيتاشن بحري ناشو قواني بحري وينم دقمو የራሱ ሙቀይድ አልሆነ ገደብ የሌለው ባህሪ ሳይሆን ከገደብ ጋር የሚሄድ ባህሪ ነው እናዋለን። ወደ ወቀውሉ የሚለው ቃል ወሆ አላህ ሸዲዱል ሚሃል ኃይሉ የበረታ ጌታ ነው ይላል። ወሆ አላህ ሸዲዱል ሚሃል ኃይሉ የበረታ ጌታ ነው። ወቀውሉ ሌላ የሚለው ቃል አለ ወመከሩ አድማ አደረጉ። ወመከር አላህም አድማ አደረገ። ወላሁ አላህ ኸይሩ ልማኪሪን ከአድመኞች ሁሉ የበለጠ አጸፋ የመስጠት ኃይል ያለው ጌታ ነው ይላል። ወቀውሉ ሌላ አላህ ቃል ምን ይላል? ወመከሩ አደሙ አድማ አደረጉ። መከረን ሴራን ጠነሰሱ። ወመከርና እኛም እንደዚሁ አድማ አደረግ። መከረን ሴራን እንደዚሁ። ወሁም እነሱ ላይሽዑሩን ሳያውቁ ነገሩን ሳይረዱት ድንገት አጸፋ ሰጠናቸው እያለ ነው። ወቀውሉ ሌላ አላህ ቃል እንዲህ ይላል እነሁም ቁረይሾች የኪዱነ ከይደን ሴራን ተንኮልን ያሴራሉ። ወአኪዱ ከይዳ እኔም ለተንኮላቸው አጸፋ ለመስጠት የራሴን ፕላን አወጣለሁ እያለ ነው አላህ። እና ወደ ውስጥ እናየዋለን ኢንሻአላህ። እነዚህ ባህሪያቶች ለአላህ ሐቂቀትን የሚገቡት ባህሪያቶች ናቸው። ግን ሀኡላ ኢስቲሃ እነዚህ ባህሪያቶች ሙጥለቀን አይደለም የሚገቡት ለአላህ። አጸፋ ይሰጣል። አላሁ ማኪሩን ሊመየምኩር ሴራ ለሚሰራ ለሴራው አጸፋ ይሰጣል አላህ። አላሁ ካኢዱን ልልካኢዲን አሁንም ለተንኮለኞች ለአድመኞች አድመኛ ነው። አላሁ የስተህዚኡ ብልሙስተህዚኢን ለአሻፊዎች ያሾፋል። አጸፋ ይሰጣቸዋል ማለት ነው። አጸፋ ይሰጣል ማለት ነው። እያንዳንዱ ባህሪ ቁርአን ላይ የተረጋገጠ ነው። እንመልከት። አሸርፍ ወደ ማብራሪያው ስንገባ ቀውሉ የሚለው ቃል ወሆ አይ አላሁ ስብሓነሁ ወተዓላ ለአህያልና ጥራት የተገባው ጌታችን ሸዲዱ ሚሃል ኃይሉ የበረታ ነው ይላል። ኃይሉ የበረታ ነው። አልመሐል في اللغه መሐል ማለት በሉጋ አሽዳ ብርታት ማለት ነው። አልመሐል ሚሐል ያለው የማሐለ ይማሐሉ ሙማሐለተ ወሚሐለ የሚለው አንዱ መስከር ነው። ሸዲድ ሚሐል ያለው ማሐለ ይማሐሉ ምን ባሪ ቃተለ ወቃተለ ሙቃተለተ ወቂታለ ወቂታ። አልመሐሉ መሐል ማለት في اللغه በዲክሽነሪ ጥሬ ትርጉሙን ስናይ መሐል ማለት አሽዳ ብርታት ማለት ነው። ስለዚህ ሸዲዱል ሚሃል ማለት ሸዲዱል ሚሃል ኃይሉ የበረታ ነው። አይ ሸዲዱል ከይዲ ተንኮሉ የበረታ ነው። ሴራው የበረታ ነው ጌታችን ማለት ነው። ሴራው የበረታ ሴራ ነው። ለሴረኞች እንዴት አድርጎ አጸፋው መስጠት እንዳለበት የሚያውቅ ጌታ ነው። ሸዲዱል ከይድ ሴራው የበረታ ነው። የጌታችን ሴራ የበረታ ነው። ቃለ ዘጃጁ ሼኹ ዘጃጅ አህሉ ሉገውይ ናቸው። ሚሸክ ምን ይላሉ? ይቃሉ ማሐልቱሁ ሚሓለን ይባላል። ማሐልቱሁ ሚሓለን ቃተልቱሁ ቂታለን እንዳለው ማሐልቱሁ ሚሓለን ኢዛ ቃወይቱ ስፋለነው ሀታ የተበየነ ማሐልቱሁ ሚሓለን ይባላል። ማሐልቱ ቨርብ ነው። ሚሓለን መስደሩ ነው። ፍርወ ቃሉ ማለት ነው። ማሐልቱሁ ሚሓለን መፋለምም ተፋለምኩት ብለህ መናገር ትችላለህ። ኢዛ ቃወይተሁ ስትፋለመው ሀታ የተበየነ ግልጽ እስከሚሆን ድረስ አይኩም አሸድ ማንኛው ይበልጥ ብርቱ እንደሆነ። ሲፋለም አንድ ሰው ሙቃወማ ሲያደርግ በሚፋለምበት ሰዓት ምን ይባላል? ማሐለ ይባላል። ማሐለ ማለት ምን ማለት ነው? ማንኛው ብርቱ እንደሆነ ለመለየት ፍልሚያ ማድረግ ማለት ነው። ሸዲድ ልሚሃል ማለት ኃይሉ የበረታ ጌታ ሚሃል የሚለው ማሐለ ይማሂሉ ከሚለው የመጣ መስደር ነው ያለው ነው። ሰጃጅ ማለት ነው። ማሐልቱሁ ሚሃለን በለመናገር ትላለ አረብያው። ማሐልቱሁ ሚሃለን መፋለምን ተፋለምኩ ትላለ። በሌላ አረብያ ሲቀር ኢዛቃወይተሁ ስትፋለመው ኢዛቃወይተሁ ስትፋለመው አንድን አካል አካ የተበየነ ግልጽና ጉልህ እንደሆነ አይኩኑ አሸድ ማንኛው ብርቱ እንደሆነ ለመለየት የሚደረግ ፍልሚያ ምን ይባላል? ሙማሐላ ይባላል። ሙማሐላ ማለት ምን ማለት ነው? ፍልሚያ ነው፣ ትግል ማለት ነው። ትግል ማካሄድ መፋለም ማለት ነው። መፋለም ትግል ማካሄድ ማለት ነው። ማንኛው ብርቱ እንደሆነ ለመለየት የሚደረግ ፍልሚያ ሙማሐላ ይባላል። ይሄ ዲክሽነሪ ጥሬ ትርጉሙ ነው። وقال ابن الاعرابي ابن الاعرابي من يلالو انهم لغوي جناچو المحال المحال ማለት ባጭሩ አልመክሩ ሲራ ማለት ነው። ሲራ ማለት ሲራ ወይም ደግሞ አድማ ማለት ነው። ፈሆ ስብሃና ጌታችን ጥራት የተገባው ጌታ ሸዲዱል መክሪ ሲራው የበረታ ወሸዲዱል ከይዲ ተንኮሉ የበረታ ነው። አላህ አድማውም የበረታ ነው፣ ከይዱም የበረታ ነው። ከይድና መክር ተመሳሳይ ትርጉም ነው ያላቸው። በአማርኛው ልዩነት ካገኘን መክርን አድማ ይሉታል፣ ከይድን ሲራ ወይም ተንኮል ይሉታል። ሲራ ወይም ተንኮል ይሉታል። ግን ተቀራራቢ ናቸው። አድማም ሲራ ነው። አድማም እንታስ ይላል። ሚሃል ማለት አዕራቢ ምንድን ነው አሉ ሸኹል አዕራቢ ኢብኑ አልአዕራቢ አልሚሃሉ አልመክሩ ሲራ ወይንም አድማ ነው አሉ። ፈሆ ስብሃና ጥራት የተገባው ጌታችን ሸዲዱል መክሪ አድማው የበረታ ነው፣ ወሸዲዱል ከይዲ ሲራውም የበረታ ነው ጌታችን። ይሄ ማለት ምን ማለት ነው? ባህሪው ነው ሴራ? ሴራ ማድረግ አይደለም። ሴራ ለሚጠነስሱ ሴራ ለሚያደርጉ ሰዎች ሴራቸውን አጸፋ ይሰጣል ማለት ነው እንጂ በባህሪው አላህ ሴረኛ አይደለም። አላህ ሴረኛ አይደለም። ወልመክሩ ሚንላህ ሴራ ማለት ከአላህ ከአላህ ሴራ ማለት ኢሷሉል መክሩሂ መጥፎን ነገር ማድረስ ነው። ለማመየት ተፈቅዶ ወደሚገባው አካል ሴረኛ አንድን ሰው ሴረኛ ስንለው በጣም መጥፎ ስድብ ነው። እከሌ ሴረኛ ነው፣ እከሌ አድመኛ ነው፣ እከሌ ተንኮለኛ ነው ማለት አደጋ ነው። ለነፍስ ለማይገባው አካል ነው የሚያደርገው። አላህ ግን ለሚገባው አካል ነው የሚያደርገው። ስለዚህ አላህ ማኪሩን ሊመየምኩ ሴራ ለሚያሴር ሰው ለሴራው አጸፋ የመስጠት ብቃት ያለው ጌታ ነው ማለት ነው። ወልመክሩ ሚንላህ ከአላህ አድማ ማለት ኢፋሉል መክሩህ አንድ የማይፈልግም መጥፎን ነገር ማድረስ ነው። ወደ ማን ኢላ መን የስተሒቁህ ለሚገባው አካል ምን ሐይቱ ላይ ስሩ በማያውቀው መልኩ ባልጠበቀው አቅጣጫ ይልክበታል። ይሄ ማለት ገብታችኋል? ዒሳን ለመስቀል ሲሯሯጡ ሊያሰቀል ሊገድል ቀድሞ የገባው ሰውዬ ምን ሆነ? ምን ሆነ? ራሱ ዒሳ ሆነ፣ ራሱ ተሰቀለ። ፊቱ ምን ተደረገበት? ዒሳን መስሎኝ። ታዲያ በማያውቁት መልኩ ሲያ ለሴራው አጸፋ ሰጠ ማለት ነው። አላህ ወቀውሉ የሚለው ቃል ወመከሩ ወመከሩ አደሙ አይ الذين احسوا عيسى ان ذا عيسى ود ያገኘላቸው منهم الكفر ከሄደታቸው عيسى የተረዳቸው ሰዎች አሉ። አይ احسى عيسى عيسى ወቀባቸው ያገኘላቸው منهم ከነሱ الكفر ከሄደታቸው ጎልቶ ወጣው በعيسى ጊዜ እነዚህ ከሄደታቸውን عيسى ያገኘባቸው ሰዎች አሴሩ አደሙ وهم እነዚህ ሰዎች ኩፋሩ بني اسرائيل የበኑ اسرائيل ከሃዲያኖች ናቸው። የበኑ اسرائيل ከሃዲያኖች ናቸው። የዒሳን ነብይነት አንቀበልም ብሎም ቢቃላ ነው ያሉት ናቸው። መርየም ዝም ወጥተው ለብቻ ነው ያሉት ከሃዲያኖች ናቸው። ዳዕዋውን አንቀበልም ያሉት ናቸው። ወም ኩፋሩ በኒ እስራኤል እነሱ አደሙ አለዚነ እነዚህ አድመኞች እነዚህ በኑ እስራኤል ከሃዲያኖች አራዱ አሰቡና ነው ያደሙት ቀትለ ዒሳ ዒሳን ለመግደልና ወሰልቤ ለመስቀል ማለት ነው። ለመስቀል ሶሊድ ማለት መስቀል ማለት ነው። ሶልብ ማለት ደግሞ ራሱ ስቅላቱን ማካሄዱ አክሽን ነው። وهم ومكروا عدموا اي الذين احس عيسى منهم الكفر الذي عيسى كهدت ያገኙባቸው ሰዎች ሆም እነሱ ኩፋሩ بني اسرائيل የበኑ እስራኤል ከአዳኖች ናቸው። الذين እነዚህ ሰዎች አራዱ አሰቡ قتل عيسى وصلبه عيسان መግደልንና መስቀልን አሰቡ والمكر والمكر እንደገና ለጋው ውስጥ ይገባ ነው። እዚህ ቦታ ላይ መክር ማለት فعل شيء የሆነ ነገር ማከናወን መፈጸም ነው። ይራዱ ቢሂ ግድ ተቃራኒን አሰቡ ተቃራኑን አስቡ የሆነ ነገር ማድረግ ነው። ፍላን ማለት ነው። ሴራ ፊለፊት ፊለፊት የምታየው ጥሩ የሚያብለጨልጭ ነገር ነው። ከጀርባ ግን ነገር አለ። እንደዛ ነው። مكر مكر يفعلون المكر معنى نامتكو هذا شن يامتونا كورو لإسلام رجعتا يدرق الله تلال ولكن يورا إحا شيء كجربة واقل لرا نقر عنه مكر ما لكي هنا يهونا نقل لن ينتاج عبابا ينستنى يمي أشبر رك جس سنن عبيت الجس المكال من النجر يصارونا فهلا قل لرا ملك تعالى فعلونا هالخفار كما فعلوا بالأحباش والمكر مكر ما لك فعلوا شيء يهونا النجر مسراتنا يرادوا به بيبدو يسوتك عراني تحسبه يمستلقوا في الذي كان الوارد يهونا نجر مسرات مكر بالك سيرا ما لك يهونا نجر مسرات جل يرادوا به تحسبه بطنه بيبدو يسوتك عراني تحسبه شيء سرى ايه من يبالك مكر بالك ومكروا عفيروا ما لك عفيروا ما لك من ما لك يهونا نجر سروا كجربا يهونا نجر عفيروا ما لك ومكر الله اللهم عفيره عفيروا عجما مرتوا ومكر الله اللهم عجما درج براته عجما درج مالت من مالتنا الله اي استدرجهم عصباتهم مالتنا وجازاهم جزي ستاتهم عصباتهم انجم مكتاتوا درجة لاناتهم لك فروسهم قتلوا هيدك اكسيدر سنوك ان داين نسوا دقوين مناتوا الله زم الى الله استدرجهم عصباتهم ما عصبات مالتا قلتهم የሚታረድን እንሰሳ እየመገቡ ያጠጡ ቶሎ ቶሎ ለምን ሆላ ለርድን ይቀርብ ነውና ሲድራጅ ይባላል ወመከረላ አላህም አድማ አደረገ እነሱም አድማ አደረጉ ኢሳን ለመግደል አላህም አድማውን ተያዘ አይስተደረጀሁም አሰባቸው ወጋዛሁን ምን ተጣቸው ከፍያቸው የጃቸው ተጣቸው አላመክሪህም በሲራቸው ላይ የጃቸው ተጣቸው ፈአልቃ አለ አስቀመጠ አላህ ሽበሃ ኢሳ የኢሳን ምስል አስቀመጠ አላ ገይሪ በሌላው አካል ላይ በሌላው አካል ላይ የኢሳ ምስል ቁጭ ገቡና ጠየቁት ወረፋ ኢሳ ኢለይ ኢሳን ወደ ራሱ ወሰደው ኢሳን ወደ ራሱ ወሰደው ኢሳ ሊያጋልጥ የገባውን ሰውዬ ሊይዝ የገባውን ሰውዬ ግን ወደ ፈአልቀ አለይሂ ሽብሃ ኢሳ የኢሳን ፊት ሲገባ ጸጉሩ ዞማ አፍንጫው አቀማመጡ ሁሉ ኢሳ ቁጭ በቃ ያዘው እንደውም እኮ ተራክሽዋል የኢሳ ነው አይደለም ይሄው ኢሳ ሊመስል ቁጭ ነው እሺ ላክን ይስገባ እርስ በርስ ተፈልፈዋል ማን ጴጥሮስ ነው ማን እንዛል ሲፋውል ማለት ወረፋ ኢሳ ኢሳን ወሰደው አላህ ኢለይ ወደ ራሱ ኢሳን አነሳና የነፍሱን ሲራቸውን አጠፋቸውን ሰጣቸው ፈአልቃ ሽባ ኢሳ የኢሳን ምስል አላ ገይሪ በሌላው ሰው ላይ አስቀመጠ ያን ሰው እየነ ተቀበለ አልተከቀለም አይደለም የተሰቀለ አካል አለ የተሰቀለው ወለይሰ ኢሳ ነፍሱ ኢሳ ሳይሆን ወለዲ አራደ አይኹደ ኢሳ ويقتل عيسى السنة ويتكيره فغير وجهه على وجهه على مثل عيسى مالك والذي سلي تتكلم سلي والله الله خير الماكرين كثيرا يتشلو يتشعلن عصفان مستد يميتل جيتانو أي أقواهم برتو جيتانو وأقدرهم شلو تعلوم جيتانو يبال تشعين مالكنا أقدر أقوى سطلة تجيرو تجيرو وأقدر سطلة تجيرو على إصال الضرر قداتن بمادرس السيرة التكاي السيرة الحيلة نو الله إلينيا بما يستحقه لم يتجبه أكل من حيث لا يشعر بان سبتك أو ملكه بماوك أو ملكه ولا يحتسب بان سبتك أكثر أو ملكه لا تستبت على الله والله الله خير الماكرين كثيرين يتلو يتشعل جيتانو سيران عطفان دمستك أي أقواهم برتو وأقدرهم يمثل جيتانو على إصال الضرر وداخل بمجر فيما يستحقه لم يتجبه أكل من حيث لا يشعر بما يوقعه أكتاجة ولا يحتسب بما يترد أرى أكتاجة هذا استبت على الله أتفاهم بالذين نحن ندعو الله تعالى على أن يذهب بهؤلاء المجانين ما توبنا لهم الله انبت أتفاهم من اللي سندال لبت أوكل انبت من اللي سندال لبت أوكل ان شاء الله هيك وقوله جميلهم قال لي ومكروا عسروا اي الكفار الذين انجا عسروا ادما ادرجوا ومكروا ادما ادرجوا انما الكفار الذين انجا كهجان تعالفوا على قتل نبي الله صالح نبي الله صالح لما جدل يمالوا في تماما مستوي وقالوا تقاسموا لنبيتنه واهله قال تماما ازدوا بيته اسرن بيتسبونم قتلنا ادرجوا لهم فبابالنا እርስ በርስ ቃል ተገባቡ። ማንን ለማስቀረት ነው እዛው ቤቱ? ነብዩላህ ሷሊህና ቤተሰቦቹ ቤቱን እንደፋፈ ነው ለመግደል። ثُمَّ لَنَقُولَنَّ لِوَلِيِّهِ አዝ ከዛ ለወልዩ ለዋናዎቹ ለአካባቢው ሰው ለሱ ወገኖች ለሱ ቀቢላዎች እንላቸዋለን። ما شهدنا مهلك أحد إن يكو يسكن تفاتها تفاتها نم على ينم ما عندر سبت ما عندسو ما عندو عند زبودات هذا الرسو بلو خوالا عبرو لمشوه مالك إن عدر قلن سباب لو نبت عسيرو ومكرو عد ما جردو نبي الله صالح إلا مشهد عي الكفار الذين النزا كهدانو تحالفو يتمامالو تحالاقة لنبي الله صالح نبي الله صالح إلا مبدل عليه السلام يا الله سلام بتاكو رجيهن الناس وأهلا نبي الله صالح وأهلا إن يا نبي الله صالح من ديت السبل مجدا يا خير السور خيسية فجبتك مالك فجبتك فجبتك لمجدا يا خير عخير السور عخير عدما نفسه فجبتك لمجدا خوفا من أوليائه يسون وداجوش النازندوش فرتو مالك فجبتك لمجدا يا النفاس تاتو من دنو خوفا من أوليائه يا كبابيون يسون زمدوش فرتو ازدو ديتوش يالوتو يسون ديت السبل ناسون ملك كرتون أتعرضوا يوصلنا قال عبروا لم يتفاجوا احنا لكم ما انه دفار ما انه اندي هذا بقى اوطاو لما لكتو هلا كوتو هلا عثيروا يتب سنسيرا عثيروا ومكروا اي الكفار الذين تحالفوا يتمامانوا على قتل نبي الله صالح نبي الله صالح الا مقدر واهلي بيتسبوا سنم لا مقدر خفية كدفت خوفا فرتوا من اولئي يكون زمدوا تفرتوا زمدوا تمكاريا لكم زمدوا تفرتوا مالكم عثيروا عدما أدرده ومكرنا أيام عدما أدرده مكر النجر عدما أدمنين على الله نجر مكر يلو نكر أدرده عال دفنيت أرتكل على الجبابة من الانظام اللي ينزل لنا كبدة نيزا يسات الله بيس ومكرنا مكر النجر مكر أيام مكر جازيناهم كفلناكي دفي عليهم بجل جبتاكو كفلناكو هذا بجل جبتاكو كفلناكو فأهلكناهم أودمناه ونجينا نبينا إن النبي أدان نونس أود علينا نبي الله صلى الله عليه وسلم نبرد وقامتهم الزوخر أستخدارهم إنه نبي الله صالح إلا مجدل يسمى ما لكي تمرت أستوت لليتو سكمي قبع الله شونا سو سكمي تنياده فواشو سملو قبتو ربا الزو واشو فطبق الله عليه الملقان واشوان الله فطبق الباشي الزو عندكو ليلو سيدكو أو ترسي مكان لكو وهم النزي سيرنيو سيني آخر نباكو سيرو سيرنيو تو ومكرنا مكرن انيام النيجر مسيرا آخر عجم وهم النسو لا يشعرون خايوكو عندو كيتم جمتا ساوكو تدنجر خايوكو في مكرنا ينيان سيرا خايوكو تدنجر نوتو كان نباك وقوله يا الله قال انده لال انهم اي كفار قريش يا قريش الوساوت يسيدون كيدا سيران يا سيران أيام كورونا يا سيرالو لإبطال ما جاء به محمد صلى الله عليه وسلم نبي زيمت سنجن لما تبلاشف ودك الناقل فلما شف من الدين الحق بأونتني حق أونتني أبوهون الدين نبي عليه الصلاة والسلام يزوتي مرسوسن ودك لما جد يا سيرون أفضل إنهم النسو حي كفار قريش يقريش كهجان يكيدون كيدا يكيدون ذردنا يكيدون من هذا الكون الدر يا سيرون الدر كيدا سيراني أسيرون أبار أيام كورونا يعجمون أبار لإبطالي ودك لما جد لما تقافر ما جاء به محمد صلى الله عليه وسلم نبي زوتي مدسوسن من الدين الحق أونتني حيمانوت نبي زوتي مدسوسن أونتني حيمانوت ودك لما جد يأسيرون أبار ويمكروا الذين كفروا على أي ليثبتوك أو يقتلوك أو يخرجوك فوست ما رد على الله عندنا أن زي كادو سويت بأنت لا عاد ما يدرجون الدر أنت من لما در يصدفوك أنت لما سر أو يقتلوك وأنت لما قدم أو يخرجوك ويك هاجره لما سر يتش فوست أربع لك الناس دار الندوة من بالبو تالينو عاد ما هنا يدرجون تسبت كبو يتاثر تبالا ما تاثروا من ما هو السام ويتش لا يالك يسدعوا يستفسان أشيء بارر ببارر مري لها غير نقصين أنا يواجهنا أشيء جدل جدل على سلطان أملاك في يوم التومانو هو إبليس لعنة الله عليه إبليس نو يتني يوم التوسين هنا ينسى عصايته سبب إبليس نو فكان كر حضرة أبو تاولاي سفاكفون البر كأنه شيخ من مشايخ النج كنجد يوم التاشما قل لي مثله سلام بالله سو جبا هين يو مجدلون وصرو كجدلاتو دعوة وكسرو يبلاشر يقارطال فكا ستتمع الله من هذا الجوالات عند مكر مكرات محمد المجدل كفلقات عند سون دايجل አንድ ሰው ከገደለው የዛ ሰው የቀብላ በመሐሽሙስ መዋጋት ይችላል ይይዙታል። ከየቀብላው 10 ወጣት ምረጡ አላችሁ። 10 ወጣቶችን ምረጡና 10 ወጣቶች ሰይፍ ተሰጧቸውና 10ም የክትሩነሁ ኢፍላተ ረጅል ዋሂድ ያንድ ሰው አመታት እንጂ ያንድ ሰው አገዳደል ባንድ ላይ 10ም ባንድ ላይ በተመሳሳይ ሰዓት ታሳረፉበት 10 ጎበዝ ነው የገደለው 10 ቀቢላ ነው የገደለው ማለት ነው። በኑ ሐሽሙት የመሐመድ ዝርያዎች ደግሞ 10 ቀቢላ ላይ ጦርነት መስጠት አይችልም። የዛን ጊዜ ምን ይቀበላሉ? ሰጣ ካሳ ይስጥን ይላሉ። በካሳ ይወድላቸዋል አረፋች ማለት ነው። ሸሩ ይበተናል ማለት ነው። ኢብሊስ ነው ይሄንን ያመጣው። ነብዩን አለይሂ ሰላቱ ወሰለም ለመግደል ቤቱን ከበቡ። እነዛ 10 የተመረጡ ወጣቶች ግን ተሳካላቸው? አልተሳካም። ነብዩ አለይሂ ሰላቱ ወሰለም አለይን ቦታቸው ላይ አስተኙና ወጡ። ረግጠዋቸው ነው ሄዱ። ረግጠዋቸው አቧራ እየረጨባቸው ባጠገባቸው አለፉ። እንቅልፍ ውስጥ አይናቸው የተከፈተ እነሆም ኩፋሩ ቁረይሽ የሲዱነ ከይደን ሴራን ያሴራሉ። አየምኩሩነ የአድማ ያደርጋሉ። ለኢብጣሊ ከንቱና ውድቅ ለማድረግ ለማበላሸት ማጃ አቢ መሐመድ ሰለላሁ ዐለይሂ ወሰለም ለማደናቀፍ ማለት ነው። ለኢብጣሊ ማጃ አቢ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ዘውት የመጡትን መልእክት ምን ዲንል ሐቅ እውነተኛውን አይነው። ወአኪዱ ከይዳ እኔም እንደዚሁ አድማ አደርጋለሁ። ከይዳ ኃይለኛ ብርቱ የሆነን ሴራ እኔም አሴራለሁ። አያስተግሪዙም አሰባቸዋለሁ። ወኡጃዚህም ክፍያ የእጃቸውን እሰጣቸዋለሁ። አላከዲም በሴራቸው ላይ ፈአኹዙም እይዛቸዋለሁ። አላግራ ድንገት ማለት ድንገት እይዛቸዋለሁ። ወሁም እነሱ ላይሽዕሩን ሳያውቁት ድንገት እይዛቸዋለሁ ነው። ድንገት ሴራ ሚወጂህን ምንድነው ማለት ነው? ጥሩ ነው መንዱህም ነው መዝሙምም ነው። ጥሩም ነው መጥፎ ነው መጥፎም ነው። ሁለት ባህሪ ነው ያለው ሴራ ሁለት አይነት ግጭት አለው። ጥሩም ነው መጥፎም ነው መንዱህም ነው መዝሙምም ነው ማለት ነው። መንዱህ መንዱህ ለአላህ ይገባል። መንዱህ ምን እንደሚሆን ጊዜ ነው ለሴረኛ አጠፋ መስጠት ማለት ነው። ሴራ ለሚያደርግ ሰው አጠፋውን መስጠት ይሄ ጥሩ ነው። ምንም ለማይገባው አካል መስጠት ደግሞ ይሄ ሴራ ምንድነው? ይሄ መጥፎ ሴራ ነው መዝሙም ነው። ይሄ ለአላህ እንደዛ የለበትም። አላህ ምንም በማይሰራ ሰው ላይ አላህ በዒባዳ ላይ የቆመን ሰው አላህ በጥሩ በሱና በእስላም ላይ የቆመን ሰው ላይ ጥቃት አያደርስበትም። አላህ ለዛ ነገር መቀጣጫ አያደርግም። አላህ ለሚገባቸው ሰዎች ነው የሚጠቅሙ። ምን አገር ጂሃ ስናየው ይገባዋል። ይሄ ባህሪ ማለት ነው። ሲፋ ነው ስም አይሆንም። ስም አይሰጥም። ይሄ ሙቀየድ ስለሆነ ስም አይሰጥም። ስም አይሰጥም። ምክንያቱም ይሄ በሙቀየድ የሚደረግ ነው። እነዚህ ባህሪያቶች ሁሉ ይገቡታል። አላህ ብዙ ባህሪ አለው። ብዙ ባህሪያቶች አሉት። ብዙ ቨርቦች አሉት የተገለጸባቸው። ወላኪን ስም አይሆንም። ወአኪዱ ብሏል። አኪዱ ሙተከልም ነው። አሴራለሁ አለ። ሴረኛ አይባልም። ወየምኩሩ ወየምኩሩ ወመከረላህ ብሏል። አላህ ማኪር አይባልም። ካኢድ አይባልም። ሻኢ አይባልም። ሙሪድ አይባልም። ሷኒ አይባልም። ፋኢል አይባልም። እነዚህ የመሳሰሉት አሉ። ሙስኪን አይባልም። እነዚህ የመሳሰሉት አሉ። ግን አጠነ ኩለ ሸይእን የሚል ቨርብ አለ። ሁሉን ነገር አረጋግጦ አጥንቶ የሰራ የሚል አለ። ሱና አላህ ለቲ አጠነ ኩለ ሸይእ ሱና ስንልም ሷኒ አይባልም። አይባልም። መጥፎም ነገር የሚመጣበት ጊዜ አጋጣሚ አለ። ካኢድ ብንለው ሴረኛ ማለት ነው። ሴረኛ የሚል ባህሪው አይደለም። ለሴረኞች ሴረኛ ነው። ለሴረኞች አጸፋ ይሰጣል። ሙቀየድ ስለሆነ ሲፋ እንደመጣልን እንጠቀመዋለን። ከሲፋ ላይ ግን ስም ማውጣት አይቻልም። ስም ቋሚ ስም ማውጣት አይቻልም። አልገባችሁም ያልኳችሁ? ለአላህ የሚሰጡ ብዙ ቨርቦች አሉ። እሱ የተጠቀማቸው ብዙ የተጠቀማቸው ቨርቦች አሉ። ከነዛ ቨርቦች ላይ ስም አናወጣም። ስም አናወጣም። ለምሳሌ ወየምኩሩ ወመከሩ ወመከረላህ አለ። ከዚህ ላይ ስም ብናወጣ ምንድን ነው የሚሆነው? ማኪር የሚል ስም ልናወጣ ነው አይደል? አይሰጥም ማኪር። ማኪር ለምን ሙቀየድ መዝሙምም ነው። ይሄ ማኪር የሚለው ስም ሁለት አይነት ትርጉም አለው። ጥሩም ነው መጥፎም ነው። የትኛው እንሰጣለን? የግድ ከባህሪ ጋር ከክስተት ጋር ተያይዞ የሚመጣ ስለሆነ ባህሪ ነው እንጂ መሆን ያለበት ቋሚ ስም መሆን የለበትም። አልገባችሁም ማለት ነው። ስሞቹ ሙሉን ባህሪውን ይገልጻሉ። ከስምና ከባህሪ ማንኛው ይሰፋል? ማንኛው ይሰፋል? ባህሪ ነው የሚሰፋው። በጣም ባህሪ በጣም ይሰፋል። ክርስቲያኖቹ በጣም ትንሽ ናቸው። ባህሪ እኮ ቁርአን ውስጥ ያለ ባህሪ በሐዲስ የተነገረን ባህሪ ሱብሃንአላህ በጣም ብዙ ነው። በጣም ብዙ ለምሳሌ መየሻ እንላለን ኢንሻአላህ አላህ የሰ እንላለን አይደል? ሻኢን የሚል ክርስቲያኒ ግን አይወጣለት ፈዓል ሊማ ይሪድ ይላል። ሙሪድ የሚል አናወጣለት። ጀዋድ የሚል ሙዕጢ የሚል አናወጣለት። እነዚህ መሳሰሉት የሚባሉ ስነ አላህ ተብሏል። ሷኒ አንለውም፣ ፋዒል አንለውም። አላህ ፈቂህ አንለውም። አሪፍ የሚባል ነገር ስም የለውም። እንደዚህ እንደዚህ አይነት አናወጣም። ያልተሰጠን ነገር አንናገርም። ስም አድርገን ማውጣት አይፈቀድም። አልገባችሁ? ምን ስለሆነ መሰላችሁ? መጥፎም ጥሩም ትርጉም ስላለው መጥፎም ጥሩም ትርጉም አለው። አቻሂድ ምን አያት ከነዛ አንቀጦች የምንረዳው ነገር ምንድነው? ፊሃዲል አያት አሁን በቀራናቸው አንቀጦች ውስጥ የምናገኘው ነጥብ ወስፉላ አላህ ተገልጿል። ቢልመክሪ በቴራ ወልከይዲ በአድማ ወንስበቱ ዛሊክ ኢለይ ይህ ወደሱ መጠጋትንም አግኝተናል። ሱብሃና ጥራት ወደ ተገባው ጌታችን ተጠግተዋል። እነዚህ መክር አድማ በሉ ከይድን ሴራ ወይም ተንኮል በሉ ለተንኮለኞች ተንኮለኛ ነው፣ ለአሳፊዎችም ያሾፋል አይደለም። ወኢዛ ለቁ ለዚነ አመኑ ቃሉ አመና ወኢዛ ከለው ኢላ ሸያጢንህም እና ማዕኩም እነማ ነህኑ ሙስተዚኡን አላሁ የስተዚኡ ቢህም ወየሙድሁም ፍጥሪያንህም ያዕመሁን አላሁ የስተዚኡ ቢህም አላህ ያሾፍባቸዋል። ምን ይሰጣቸዋል ማለት ነው? አጠፋ ይሰጣቸዋል ማለት ነው። አላሁ የስተዚ ሙስተዚ የሚል ስያሜ ያናወጣም ከዚህ ላይ ዩኻዲዑን አላህ ወሆ ኻዲዑሁም ይላል። አላህ ኻዲዕ ነው። ኻዲዕ የሚል ባህሪ መጥቷል። አላህ ኻዲዕ ነው አይባልም አለ ልጥላል። ለሙኻዲዕ ነው ኻዲዕ የሚሆነው። ለሙኻዲዕ ለአታላይ አታላይ ነው። ለአሷፊ አሷፊ ነው። አጠፋ ይሰጣል ማለት ነው። ስያሜ አድርገን ቋሚ ስያሜ ተደርጎ ግን አይሰጥም ማለት ምን ስለሆነ ነው ያልኳቸው? ጥሩም ትርጉም መጥፎም ትርጉም ስላለው ይህንኛው ደግሞ ሙቀየር ነው። ማኪሩን ሊመን የምኩር፣ ሙስተዚኡን ሊመን የስተህዚእ፣ ሙኻዲዑን ሊመን ዩኻዲዕ እያልን ነው። ሙቀየር ነው። ከሆነ ነገር ጋር ተያይዞ የሚመጣ ነው። አላህ ገባሽ እኮ ነው። አሻሂድ ምን አልአያት ከነዛ አንቀጾች የምንረዳው ፊሃዲል አያት እነዛ አንቀጾች ውስጥ ወስፉላህ የአላህ ባህሪ ተነግሯል። ቢልመክሪ በአድማ ወልከይዲ በሴራ ወኒስበት ዛሊክ ይህን መደገፉና መጠጋቱን ኢለይህ ወደ ጌታችን እንደሚጠጉ ስብሓና ጥራት ወደ ተገባው ጌታችን ሀቂቀተን በእውነታው አላባቢ በዛው በትርጉሙ ነው። አላባቢ በትርጉሙ ነው። በመጃዝ ሸም ነው ወርቅ ነው ሌላ ትርጉም አለው የለም። አላባቢ ነው በተቀመጠለት መክር ለሴራ ነው ትርጉሙ የተቀመጠው በሴራ ነው የምንተረጉመው። ከይድም እንደዚሁ ለአድማ ነው በአድማ ነው የምንተረጉመው። ሂዳአም ለምንድን ነው የተቀመጠው? ማታለል ነው አይደል? ለማታለል ብለን የምንተረጉመው። ፈኢነል መክረ መክር ማለት ትርጉሙ አድማ ማለት ወይንም ሴራ ማለት እፋሉ ሸይ አንድን ነገር ማድረስ ነው። የሆነን ነገር ማድረስ ነው። ኢለልቀይ ሌላ ሁለተኛ አካል ላይ ማድረስ ነው። ቢጠሪቅን ኸፍይን ስውር በሆነ መልኩ ስውር በሆነ መንገድ የሆነን ነገር ሌላ አካል ላይ ማድረስ ሴራ ይባላል። እና አላህ ሴረኛ ነው እንዴ? ሴረኛ ነው አላህ? ምንድን ነው የምንለው? ለሴረኞች ሴረኛ ነው። ነዓም ራሱ ትናገሯለን። ለሴረኞች ሴረኛ ነው። ወከዛሊከ እንደዚሁ አልከይዱ ከይድም እንደዚሁ ነው። ከይድም እንደዚሁ ነው። ሴራ መክርን አድማ ካላችሁት ከይድን ሴራ ብላችሁ ውሰዱት፣ ወይም ተንኮል ብላችሁ ውሰዱት። ያው ነው ትርጉሙ። ወልሙኻዲዓ ማሳለል፣ ወልመክር አድማ። ወከዛሊከ እንደዚሁ ነው። አልከይዱ ሴራ፣ ወልሙኻዲዓ ማሳለል፣ ወልመክር አድማ። ያው ነው። በዚሁ ነው የምንተረጉመው። አላ ሐቂቀት ነው የምንተረጉመው። አላ ሐቂቃ እንተረጉማለን። ለምን ሰለፉን ሷሊህ ወይንም ኢጅማዕ አልሰለፍ አለ። የሰለፉን ሷሊህ ኢጅማዕ በዚሁ ላይ ነው። እንዴት አወቃችሁ ኢጅማዕ አለ? አዎ ነዓም ኢጅማዕ አለ። አቡበክር ስድቅ ቁርአኑን ቀርቶታል። ዑመርም ቁርአኑን ቀርቶታል። እና አልይም ቁርአኑን ቀርቶታል። ሁሉም ቀርተውታል። ያሁሉ ሰሓባ አንዱን ሰው የሚገርመው ነብዩ ሲቀሩላቸው ተመሳሳይ እውቀት አይደለም ያለው። አዕራብዩም ፍየል በግረኛውም ጠባቂ መጥቶ ቁርአኑን አዳምጦ ገብቶት ነው የሚሄደው። እዚህ ላይ ሙኻዲዓ ማለት ምን ማለት ነው ያረሱልላህ ብሎ የጠየቀ የለም። ለምን ኺዳዓ የሚባለው ነገር አላዋሂድ እኛ አእምሮ ውስጥ መጀመሪያ ቀድሞ የሚገባውን ትርጉም ተረድተው ነው የሄዱት። ያንን ነው የምንረዳው። አላሐቂቀት ወላኪን ለይሰ ከልበሸር እንደ ሰው አይደለም። የሰው ልጅ ሄራና ይሄ ይለያ አጣፋ ነው የሚሰጠው ወልከይዱ ነውአን ከይዱ ሁለት አይነት ነው ቀሪሁን መጥፎ መጥፎ ሴራ አለ ወልከይዱ ነውአን ሁለት አይነት ከይዱ ሁለት አይነት ሴራ ነው ያለው ቀሪሁን መጥፎ አለ መጥፎ ምንድነው ወሆ ኢፋሉ ዛሊክ ተንኮልን ማድረስ ነው ሊመን ላይ ተሐቁ ለማይገባው አካል የሆነን መክሩህን መጥፎ ነገር ማድረስ ነው ኢፋል ማድረስ ሊመን ላይ ተሐቁ ለማይገባው አካል ይሄ መጥፎ ነው وحسن طرم الله قريح قريح እንዳለ ሁሉ وحسن طرم ሲራ አለ ጥሩ ሲራ ሲራ ብሎ ጥሩ ነገር አለ አለ በጣም አለ የቋንቋ ችግር እንጂ ሲራ ብሎ ጥሩ ነገር አለ ሲራ ጥሩ አለ ካሲራ አለ ለሚመየም ተምኩር ወጥድን ይሄማ እንደም ጥሩ ነገር አለ اذا مسرت عليك الاحباش تمكروا عليها سريا قبل ان تعرف هي فكيف تجادلها فكيف تقاومها فكيف تقوم امامها يجب سيرا ما سيرا لبعمك አንድ ነገር ልንገራችሁ አሊ አምር ኢብኑ ወድ የሚባለው ሰው ይጋለ ሙባረዛ አደረገ አንድ ጊዜ ጦርነት ላይ ሙባረዛ ማለት በደረ ጦርነት ላይ ታቃላችሁ እና ሐምዛ እና አሊ ወጥተው ከዛም ከእንትኖቹ ከቁረይሾች ወጥተው ሙባረዛ ሶስተው ይተጋለዋል አይደል ያን ሙባረዛ ማለት መጀመሪያ ጦሩ ማጫሪያ ማለት ነው ሲገደል የሚገደልበት አካል ከዛ ያለው ቡድን ልቡ ይሰበራል ጦርነቱ ገና ሳይጀመር ወኔ ይተጋቸዋል ልክ አምር ኢብኑ ወድ የሚባለው ሰውዬ አደገኛ መልተኛ ታዋቂ ማንንም እንዲያፈረው የለም ማንንም የለም አልይ ብቻ ነው ደፍሮ ወጥ አልይ ወጥለት እሱም መጣ ከነዛ በኩል ነው አልይ ሄዱ መካከል ሜዳ ላይ ነው የሚገናኘው አልይ ፈቶረፋ ላይ ወጣት ናቸው ገና ታዋቂ ነው ሰውዬ አልይ ሴራፊር የሆነ ተንኮላፊር ምን ፈቶረፋ አልይን አለ አምር በአምር ላይ ጮህበት እንማ خرجت لأبارز رجلي እኔ ሁለት ሰዎችን ለመዋጋት አይደለም የወጣሁት አለ ተወራ ለሰውየው ለማየት ብቻውን እኮ ነው አንደረደሩና አሉ ወደቀ ሲመለከት የነበረው ማን ነው ሁለተኛ ሰው እኔ ጋር ተከተላል እንደብሎ ተናደደ ደግሞ ለአልይ ሁለት ሰው የለውጣው ይሄ ተወር ብሎ ሲመለከት ቀሉ በመካከል ማለት ነው ለምን አልይ ምን ሊያደርግ ነው የመጣው ሊገል ይባል ጋር ይቀበል አይደለም መስሎ ይሄን ምን ማድረግ አለበት ተፈአሉ عليه الكي لكل فائد له كيد قرو سيرا على سيرا كله براسه مطفو አይደለም يتتمكو على الاحباش كما مكرت علينا يجب سيرا تسير الله اسم قبيح وهو ايصال ذلك لمن لا يستحقه وحسن ملكا من سيرا الله وهو ايصاله ما جنسنا الى من يستحقه لم يتجب اكل عقوبة له قطعتنا نفسه قطعتنا لذاته لما يوقو ملك السليم عليه وحسن ዝርክርኩና አይደል ለምትራው ነገር እየነገርኩ ላደባባይ ምን አለ ንዛር አይደል ያ ከይድ አይባልም እሺ ማታ ሰአል ራፍ ተፈተ ያለሙና كلما تقطف وحسن وهو اصاله ما درس له الى ما يستحقه لم يجبوا اكل ما درس له طرو اصاله يعني المطفو ነገር ما درس ما يفልገው ነገር ما درس እሱ ما يفልገው ፍላናው ጥሞ ይፈልገዋል الى ما يستحقه لم يجبوا اكل عقوبته له መከታ فالاول يمجمرو لما يتجبوا اكل عند النجر مدرس يمجمم له وقت له والثاني ሁለተኛው ግን ለሚገባው አካል ማድረስ መንዶህን መንዶህን ይሄ በጣም የሚወደድ የሚሞገስ ነው የሚበረታታም ነው እሺ ያነ ሴራ አኛን ልጅነግጣለን ቋንቋ ቀባብ ስለሆነ ሴራ ሴራ ብለ ኸይራል እንዴ አው አለ ይገርማል ወረቡ تعالى ጌታችንም ለአያሉ ጌታ انما يفعل يميثرو የትኛውን ሴራ ነው ምን ዛሬከ አሁን ካሳለፍናቸው ከሁለቱ ሲራዎች ለማይገባው ለሚገባው ለና አሳልፈናል አይደል ማዩ አህመዱ አለይሂ የሚወደድበት የሚሰራው አላህ አድለል ፍታዊነት ነው ምንው ከሱ ሆነ በፍታው የሚሰራው አላህ ወህክማ ጠለቡ ነው አላህ አላህ ጠለቡ ነው ጠለቡ በማውቁት መልኩ ባልጠበቁት መልኩ ይመጣባቸዋል በጠበቁት መልኩም ሊመጣ ይችላል አላህ ለምን ዘባር ነው አሸናፊ ነው ቀሃር ነው አምባገነን ነው ሀያሉ ጌታ ይችላል አምባገነንነቱም እንደኛ የሚያስጠላ መጥፎ አይደለም ለምን ጌታችን በፈጠረው ነገር የፈለገውን ማድረግ መብት አለው አለው የራሱ ነው ለብቱም የራሱ ነው ግን ለሴረኛ ሴራ የሚያደርገው ለምንድን ነው እንደኛ ቅጦት አይደለም እኛ በሴረኞች ላይ ሴራ ብናደርግ ጥሩም ሴራ ቢሆን ፊለፊት ሌላ ነገር ይነካብናል ወይ የሆነ ነገር ይመጣል ምናምን ተብሎ ሊሆን ይችላል አላህ ያናደርጋል ወህክመተ ነው ለጥበብ ነው ወ ተዓላ ለላጃሉ ጌታችን ይቆዝ ዛሊም በደለኛን ይዟል ወልፋጅር መጥፎ አመጠኛን ሰው ይዟል ምን ሀይቱ ላይ ያስተፍ ባልጠበቀው መንገድ ባልጠበቀው መንገድ እሱ ፊት ለፊት ዳንኩ ብሎ ፕላኑን አውጥቶ እየሄደ ያለ ፊት ለፊት ነው የሚያየው። ከቀኝ ይሁን ከግራ፣ ከላይ ይሁን ከታች፣ ከኋላ ይሁን አያውቀውም። እንደርስበት አይመጣም። ወደ ቤተሰቡ ወይ በኢኮኖሚ ወይ በጤንነቱ ወይ በወጣትነቱ ወይ በትምህርቱ ወይ በሆነ ነገር ይመጣና እንዳልነበር ያደርጋል። አላህ ወተዓላ ያኹዙ ዛሊም በደለኛን ይዟል፣ ወልፋጅር መጥፎ አመፀኛን ይዟል። ምን ሐይላ ተፍት ታልጠበቀው መልኩ ላከማ ይፈዓሉ ዘለማ በዳዮች ወይንም ዘለማዎች እንደሚያደርጉት አይደለም። በዒባድላህ በአላህ ባሮች ላይ እንደሚያደርጉት አይደለም። በአላህ ባሮች ላይ በደለኞች ግን ብዙ ያደርጋሉ። እያያዘ ንጉሳውያን ሁሉ ዳዒን ምንን ምንን ምንን ለቃቅሞ ማጎር ነው ፈለው ነው መጨፍጨ ማስተቃየ በተለያየ ነገር በዘመናዊ መሳሪያ በምን በምን ያስተቃያል። ሀኡላ ዘለም እንደዛ አይደለም። አላህ ላ እንደዛ አይደለም። ላከማ ይፈዓሉ ዘለማ በደለኞች እንደሚያደርጉት አይደለም። በዒባድላህ በአላህ ባሮች ላይ እንደሚፈጽሙት ግፍ አይደለም። አላህ የሚሰራው በበደል በጠገቡ ሰዎች ላይና በሴረኞች ላይ ነው ሴራ የሚያደርገው እንጂ ሰላም ባላቸው ሰዎች ላይ አይደለም። አላህ በአላህ ባሮች ላይ ዛሊሞች እንደሚሰሩ ወላሁ ስብሓነሁ ራሱ የተገባው ጌታችን ለም የሲፍ ነፍሰህ ራሱን አልጠራም። አላህ ለም የሲፍ ነፍሰህ ራሱን አልጠራም። አላህ አልገለጸም። ለም የሲፍ ነፍሰህ ራሱን አልገለጸም። ቢልከይዲ በሴራ ወልመክሪ ምን ማለት ነው? መክር ምንድን አልፈት በአድማ ራሱን አድመኛ ብሎ አልጠራም። ወልኺዳዒ እንደዚሁም በማታለል ራሱን አልጠራም። አልጠላ እንትን አልገለጸም። እና አላ ወጅህል ጀዛ በክፍያ መልክ እንጂ አልገለጸም። የሚገርም ነገር ሊመን ፈዓለ ዛሊክ ያችን ሴራ ላሴረ ክፍያ በመስጠት እንጂ ቢገይሪ ሐቅን ያልሐቅ ራሱን እንትን አለ እንትን ሊመን ፈዓለ ዛሊከ ቢገይሪ ሐቅ የማይገባቸውን ነገር በሰሩት ሰዎች ላይ በክፍያ መልክ ነው የተናገረው። አላህ አሴሩ አሴር ነው የሚለው ወመከሩ ወመከረላህ ወላሁ ኸይሩል ማኪሩ አሴሩ አሴር ወሁም ዩኻዲዑነላህ ወሁ ኻዲዑሁም እነማ ነህኑ ሙስተዚኡን አላሁ አላሁ የስተዚኡ ቢህም አይ ማለት ነው። እያንዳንዱ አጸፋ ነው አላህ የተናገረው። ወላህ ስብሓነሁ ለም የሲፍ ነፍሰህ ራሱን አልገለጸም። ቢልከይድ በሴራ ወልመክሪ በአድማ ወልኺዳ በማታለል ኢላ አላ ወጅህል ጀዛ በክፍያ መልክ እንጂ ሊመን ፈዓለ ዛሊክ ይህን ለሰራ ቢገይሪ ሐቅን በማይገባው በቅጣት መልኩ ለፈጸመው አካል አጠፋ በመስጠት ነው የገለጸው ራሱ። ወቀድ ዑሊመ ታውቋል አነል ሙጃዛ የእጅን መስጠት ደግሞ ሐሰነቱን ጥሩ ነው። ሚነል መክሉቅ ከመክሉቅ ራሱ ጥሩ ነው። ፈዕደሉ ቢምስል መዕተደ አለይኩም አንድ ሰው በጥፊ ከመታ በጥፊ መምታት ይቻላል። መብት እኮ ነው ይሄ መብት ነው በጥፊ መታን በጥፊ ዝንጀሮ ያለን ዝንጀሮ ውሻ ያለን ውሻ ዝንጀሮ ሲለጁ ውሻ ብሎ መሳደብ አይቻልም። ከውሻና ከዝንጀሮ አንድ ብሎ እንደውም ወቀድ ዑልመ ይሄ የታወቀ ነው አነል ሙጃዛት ክፍያ መስጠት የእጅን መስጠት ሐሰነቱ ሚነል መክሉቅ ከፍጥረታችን ነው ራሱ ጥሩ ነው። ወሚነላህ አይበን በጣም ጥሩ ነው ራሱ ይገባኛል ብሏል። ከከይፈ ቢልኻሊቅ ስብሓነ ወተዓላ ፈጣሪ የሆነ ሀያሉ ጌታችን ደግሞ እንዴት ነው አጠፋ መስጠት ለማይሰግዱትን ተውሂዱን የሚረግጡትን እስላምን የሚበድሉትን እነዛን ሰዎች አድማ አይምታባቸው ይነታል። ተንቤ ማሳሰቢያ ኒስበቱል ከይድ ሴራ መጠጋት ወልመክሪ አድማን መጠጋት ወነሑሂማ እነዚህን የመሳሰሉ ባህሪያቶች ሙስተዚ አለውን ይመስል እስቲዛእን ይመስል ኪዳአን ይመስል መጠጋታቸው ኢለይ ስብሓነ ወደ ጥላ ሀያሉ ጌታችን መጠጋታቸው ምን እጥላቅል ፊዕል አለይ ተዓላ ቨርብን እሱ ላይ ዝም ብለን እያስቀመጥ ነው። እጥላቅል ፊዕል ነው። እጥላቅል ፊዕል ነው። አለይ ተዓላ ለጌታችን ቨርቡ አክሽኑ ነው የተሰጠው። ያዙ ይሄን ወልፊዕሉ አክሽን ደግሞ ድርጊት አውሰዑ በጣም ሰፊና ብዙ ነው። ሚነል እስም ከስያሜ በላይ ብዙ ነው። አክሽን ይበዛል ከስም በላይ አክሽን በጣም ይበዛል። የአክሽን ቨርቦች ለጌታችን ብዙ ቦታ ተሰጥተዋል፣ ግን ስያሜዎች ሳይሆን ወለሃዛ ለዚህም ነው አጥለቀላህ አላህ ሰይሟል አላ ነፍሲህ ለራሱ ሰጥቷል። አፍዓልን ብዙ ቨርቦችን ሰጥቷል ለራሱ ለን የተሰመ ቢሃ ግን አልተሰየመም። የአስማኤል ፋዒል እስመል ፋዒል አድርጎ አላመጣም። እስመል ፋዒል አድራጊ አድርጎ አላመጣም። ወመከሩ ወመከረላህ መከር ያለው ምንድን ነው? ፓስት ቨርብ ነው። ማኪር የሚል ስያሜ ያወጣለት ግን አለው። ለሰዎች እናወጣዋለን እስመል ፋዒል፣ ለአላህ ግን አይወጣም። ስም አይወጣለትም ብለናል። ቨርብ ብዙ ነው። አክሽኑ ላይ አላህ አስቀነ ኩለ ሸይእን ሁሉንም ነገር እስቃን ያደረገ ያሳመረ ጌታ ነው አለ አይደል? ሙስቂን የሚል ስያሜ አይወጣለትም። ገባችሁ አልኳችሁ የኪዱነ ከይዳ እነሱም ያፈራሉ ወአኪዱ ከይዳ እኔም ማፈራለሁ አለ ካኢድ የሚል ስም አናወጣለትም ፈረኛ ብለ ወማ ተሻኡነ ኢላ አይሻ አላህ ይላል በርብሩ ሻኢን የሚል አናወጣለትም ፈአሉን ሊማ ዩሪድ ዩሪድ አለው በርብሩ ሙዳር ዘርብሩ ሙሪድ የሚል ስም አናወጣለትም ይሄ ማለት ነው ስለዚህ ወልፊኡ በርድ አክሽን አው ሰው ይሰፋል ምን አለ ከስም በጣም ቁጥሩ ይፈታል ወለሃዛ ለዚህ ነው አጥለቀላ አላህ ሰጥቷል አጥተቀማል አላነፍሲ ለራሱ ተጠቅማል ከፈአለን ብዙ ወርቦችን ተጠቅማል አላህ ለኔ ተሰመንንها ከሷድር ስማላ ወጣ بأسماء الفاعل بسم الفاعل ملكو ግን አልመጣ ይሄ ገብታችኋል እ አልገባችሁም ለምሳሌ ከአራደ አራደ የሚለው አራደላ ወመን يريد الله ይቀጥላል ቁርአን ላይ ያለ ወሻአ ሻአ የሚል ቨርብ አለ ግን ወለም ይሰመ ጌታችን አልተሰየመም ይል ሙሪድ ወሻኢ ሙሪድ የሚል ስያሜ ሻኢ የሚል ስያሜ አልተሰጠም ሻኢ ፈላጁ ሙሪድ አሳቢ ፍላጎት ያለው ማለት ነው አይደለ አላህ የሻውን ያደርጋል ይሻል ሽቷል ይሻል ይያል እንናገራለን በብርታ አክሽ ለታስ ለፕሬዘንት ለፊውቸር እንጠቀማለን ቨርብ ግን ስያሜ አድርገና እናመጣለን ገብታችኋል አገላለጹ ያለው ገብታችኋል ገብታችኋል? ለምሳሌ አጥቀነ ከሚለው ላይ ምን አላወጣም ይያችኋል? ሙጥቂን ምን አላወጣም? አንዳንድ ሰዎች በቁርአን ውስጥ እና ሐዲስ ውስጥ ስለ አላህ የተጠቀመውን ዘርብ ሁሉ አውጥተው ካንዲሽ በላይ ሲያነሱ ይችላል። ከዛ غير حق ايه دليل الله አይቻል ምንም ነገር ነው። ወከዛ እንደዙ መከረ ወይም ኩሩ መከረ የሚል ዘርብ አለ አደነ ወይም ኩሩ ያድማል ወአኪዱ ከይዳ እኔ ማሲረን አፈራለሁ ይላል። ولا يقال ايثال الله الماكر ادمنيا والكائد سيرنيا ايثال لان مسمياتها مكنيات من الذي يمتجم بتاكل تنقسم يتكفل صيانوش يتكفلوا ترجماتهم الى ممدوح وجطرنا ومذموم وجوب يتكفلوا ذنب الكائد وينم سيرنيا بنلو الله هو بمتهم عبر يتكفلنا لذلك ضربهم بك اكشن بك نتكمل لنجي سمع النادر كم أدعو بالله التوفيق السلام عليكم ورحمة الله وبركاته كتابي الأبتاد كتاب كتابي الأبتاد